ይችል አምላክ ጥላ ውስጥ ያድራል። ሁሉም በሚችል አምላክ ጥላ ውስጥ ያድራል። ሁሉም በሚችል አምላክ ጥላ ውስጥ ያድራል። ሁሉም በሚችል አምላክ ጥላ ውስጥ ያድራል። መታመኛዬ መሸሸጊያዬ ከሌሊቱ ግርማድኛለሁ ያስር ነኝ ባንታም ነጫለ ካደጋና ከቀትር ጋኔን አስመለጥከኝ ይዘኸው እጄ